ጤንነትን የሚያሳይበት በሩቅ ነውና በበላይነት ሌላኛው ደግሞ አሸንፎ በትግል በኃይል የበላይነት የሚያሳይበት ግን ሁሉም ያለው የሆነ ጌታ ነው። ከፈለገ በኃይልም የሚያሸንፍ የሆነ ጌታ ነው። በዒዛው እና በጥበቡ በልቀናው ደግሞ የበላይ የሆነ ጌታ ነው ይላል። ነገራቶችንም ሁሉ የሰፋ የሚያዳርስ የሆነ ጌታ ነው። ረህመትን ረህመቱ ነገራቶችን ሁሉ የፈጠራቸውን የሚያዳርስ የሆነ ጌታ ነው። ወዒልማ እንደዚሁ እውቀቱም ይላሉ ማለት ነው። يعلم ما بين أيديهم الله سبحانه وتعالى بستفتاتشو يالون هلو يوكال وما خلفهم بستجرباتشو يالون يوكال إيه مالات من اللي يتفلق بس يفترتاتوش يهونا نقر نوكال لن نردال لن كتردان وبهالا قمتن نشكو ينبهالا يعني قر لفانا نشود نشي لان الله سبحانه وتعالى قال إن يوقعون وما خذفوا مالاته ينو سرتفق داري سوء بيشتبه فنا وسودك يمي سرطن يمي كسسط النقرات سكتو يتانو مالتنو ولا يحيطون به علما فترتفقه بالله سبحانه وتعالى روكت لأكاد ستنا لك ربه تعيش في الملمن الله تذيك فتر وفتر وفتر في هولنا عن لكننا جدا لنسو الوجه لبونا ما ذكرت يما تشور ويمن ستنا يأسو يما يشو في هولنا أيالي هولنا جدا لا يشيط نبيه بمالتي وقلقت نزيه الذين هو عبد الله بن عباس رضي الله عنهما تفكروا في مخلوقات الله ولا تتفكروا في ذات الله لا إله إلا الله. الله سبحانه وتعالى ما وصف لكم يهن علم ما نفكروا يهن فترتار ما الناس في براجم سنة الله سبحانه وتعالى سنة فترتار سنة سلام الله سبحانه وتعالى የሚያስቡበትና አስበው አላህ Subhanahu Wa Ta'ala የሚያውቁበት አቅ ነው እንጂ ሰጣቸው ትልቅ ነገርን የሚያውቁ አይደለም። እኛ ለምሳሌ አይናችን ከሆነ የሚያይበት የተወሰነ ራስ ገደብ ነው። መስሚያችንም የራሱ ገደብ አለው። እውቀታችንም እንደዚሁ ገደብ አለው ነው። ስለዚህ የሰው ልጅ እውቀት ወደ አላህ Subhanahu Wa Ta'ala ጋር ሲነጻጸርና ሲመረከተው ያው ነብዩ ሙሳ አለይሂ ሰላቱ ወሰለም ከድር ጋር እንደ ባህር ላይ ሄደው ታሪካቸው እንደተናገሩ እና ከሚኽየት የአላህ እውቀትና የሰው ልጅ እውቀት ሲነጻጸር አንዱ ሰው ማርፍ እንደላይ ወይንም እንደካለ ሶስታ አስተብቶ ያወጣው ምን ያክል አጣጥቷለች ምን ያክል ቆንዶለች የአላህ ወቀት ከሰው ወቀት ጋር ሲነጻጸር እዚህን ያክል እንኳን አይመዝንም ያለ ስለዚህ ነው ወላ ሺቱ ነብይ علما ያለ ወልደ አላህ Subhanahu Wa Ta'ala موصوف الله Subhanahu Wa Ta'ala ይገለጻል بما وصف به نفسه ራሱን በገነጠበት ነገር ሁሉ ይወሰፋል። አላህ በኪታቡ العظيم በዚህ በቁርአን ላይ ማለት ነው وعلى لسان نبيه الكريم በነብዩ صلى الله عليه وسلم مناسም በተገለጠበት ነገር ሁሉ አላህን እንገልጻለን። እንግዲህ አላህ የሰው ልጅ አቅል ያስበውም ليس كمثله شيء ونسن የለም ከተባለ የሰው ልጅ አቅል ያስብ ይችላል እና እንዴት እንደሆነ ይችላልን ይሄ ፈጣሪያችን ይሄም ግዙፍ ዓለም የፈጠረን ጌታ እንዴት አድርገን ነው የምንረዳው ብለን ብናስብ ይሄ ነው መልሱ። መውሱፉን ቢማውሱፍ በዲህ ነፍሱ ነገሩ ራሱን በገለጸበት ነገር ራሱን ባስተወቀበት ባህሪ በዛ ነው እኛ የምንገልጸው እና ባህሪውን ልናቀው የምንችለው ማለት ነው። አላህ በቁርአኑ ላይ የራሱ ባህሪ ያስተዋውቅናል፣ ገልጽልናል፣ በአንድነት ነግሮናል። አላህን ማወቁን ከፍትን ቁርአን እያል እምነት መቀበል እና በዛ መገልጽ ነው። እንደዚህ ነቢዩ ሰለላሁ ዐለይሂ ወሰለም በሀዲሳቸው ላይ ገልጸዋል። የአላህ ሱብሃነሁ ወተዓላ ባህሪ ሀያልነቱን እየተንቀጠቀጡ በየመድረኩ ላይ በሚያስተምሩበት ቦታ ላይ ነቢዩ ሰለላሁ ዐለይሂ ወሰለምም ገልጸውታል። ስለዚህ እነዚህ ሁለቱ ነገሮች ናቸው ማለት ነው። አላህን ማወቅ የምንችልበት ጌታችን ጋር የምንተዋወቀው ሁለቱን ነገሮች ስንቀበልና ሁለቱ ሀዲሱ ሰሂህ ሆኖ ከነቢ ስ ሰለም አንድ በበስቲ ደርስ ስንያዝ ጋር ቁርአንም ደግሞ በትክክል እኛ አንብበነው እና ዑለማዎች የሰለፎች ትርጉሞት በሰለፎች ፈህም እና በሰለፎች አቀማመጥ ቁርአኑ ስንረዳው ጌታችን ጋር የምንተዋወቀው እና ልንተዋወቅ የምንችለው ሁለቱን ነገሮች ስንቀበል ነው ማለት ነው። ሁሉ ማ ጃአ ፊ ቁርአኒ ቁርአን ላይ የመጡ ሱሮች በአጠቃላይ ሶሓ አን ሙስጠፋ ሰለላሁ ዐለይሂ ወሰለም ወይም ከነቢያችን ሶሒህ በሆነ ሐዲስ በትክክል ወደኛ የደረሰ ሚን ሲፋት ረሕማን የአላህ ስብሓነሁ ወተዓላ የትልቅ የአዛኙ ጌታ ባህሪ وجب الايمان به بس ما من جديتا يهونان الله بالقران بزو بحراتين جلسوال اسكمطوال النبي صلى الله عليه وسلم بارتشو اسكمطوال الذي يؤمن جديتا يهونان وتلقيه بالتسليم الذيهم دغمو ابيت لتيك برو مكبل تلك برو مالك يا نكر متى كنت على ذا نغر اج بسكن مكبل والقبول وترك تعرض له السن ከአላህ ስብሓነሁ ወተዓላ ወይንም ከነቢዩ ሰለላሁ ዐለይሂ ወሰለም አንደበት ወደ እኛ ሲመጣ ምንድን ነው በማለት እሱን መፈላፈልን መተው፣ ቢረዲ በመመለስም ቢሆን አንቀበልም በማለት ማለት ነው። ወተእዊል ወይንም ትርጉሙን በማዞርም ቢሆን፣ ወተሽቢሂ በማመሳሰልም ቢሆን፣ ወተምሲሊ አላህ ስብሓነሁ ወተዓላን በሆነ ባህሪ ከሌላ ጋር በፍጥረት በማመሳሰልም ቢሆን እነዚህ አራቶቹን ነገሮች በማምጣት የአላህ ስብሃነ ወተዓላ ባህሪ አንቀበልም ካል ቀጥታ ከአላህ ስብሃነ ወተዓላ ባህሪ ጋር እንቃረናለን ማለት ነው። ስለዚህ ወተርኩ ተዓርዱ ማለት ይሄ ነው። ተዓርዱ ማለት ያንን ነገር መንካትና መፈላፈል፣ እንዳይገባው በማይገባው መልኩ ረድ ብሎ ማለት አላህ ስብሃነ ወተዓላ ለምሳሌ ረሕማን አለ አርሽ ስተዋ ብሎ ቁርአኑ ላይ ሲገልጽልን እኛም ምንድነው ሰሃቦች ነቢ ሰለላሁ ዐለይሂ ወሰለም አጠይቁኝ ሲሆን الرحمن على عرش استوى الرحمن على عرش استوى يلبون اللبو كل ما يتقوا نظر هنا هي ياسين نبغباتشو لك وفراساتشو لاي عند تكمتباتشو مسلو درن جتو ما سالت يا الله هاي يا لنترو نسمي الرد يا الله ما نترددتو لباتشو با الله سبحانه وتعالى تمولتو أقول بسو تكتكتو نو بنسو لاي يميالتو أهون سينتا نعم اندمتا ما سالت انجي እንት ማለት ነው እንዴት ነው ማለት መመለስ የለብን ማለት ነው። ወይንም ወተዊሊ ተቁማል በማድረግ ደግተው ወይ ማለት ማጣበቅ ማለት ነው። አላህ የሰጠውን ትርጉም ቁርአን ላይ የተጠቀሰውን አላህ ምሳሌ ለይሰ ከሚትሊ ሸይ ወበስ ሰሚዑ ልበሲር ሲል ቁርአን ላይ አላህ ሰሚ ነው፣ አላህ ተመልካች ነው ይላል። እኛ እንዴት እኛም ሰሚ ነን እኛም ተመልካች ነን? ይሄማ ከሆነ እኛ ጋር ተመሳሰል አይደለም? እኛ መስማትን አላህ ይሰማ ፍጥረታት ጋር ተመሳሰለውማ ብለን አይ መስማቱን ነው ማለት ያው ሲኛ ሌላ ነው፣ የሆነ አካል ነገር ነው እኛም አናውቀው የሚታይ ነገር ነው። የአላህ መስሚና ይትከለለን ተከለለን ነው እንጂ የምናየው ነገር ሊሆን ይችላል ብሎ ሌላ ትርጉም መስጠት ተእዊል ይባላል። አላህ የሰጠውን አላህ ሰሚ ነው ብሏል፣ ሰሚ ነው ነው የምንለው። ግን እንዴት ነው አንጠየቅም? ጭራሽ የለም ነው እንጂ ማምጣት ያለብን ትርጉም አልባ ለማድረግ ማዞርና መስጠት የለብንም ነው። ወተሽቢህ ወተምሲል፣ ተሽቢህና ተምሲል ሁለቱ ልዩነቱ፣ ተሽቢህ በማለት ሙሉ የአላህ ሙሉ ባህሪ በፍጥረት ተብሎ ይጠራል። አተሽቢህ ምን ኩል ውጁህ በማንኛውም ነገር ይሄ ነገር በዚህ ነገር ይመሳሰላል ስንል ሙሉ በሙሉ ይመሳሰላል ከተባለ፣ ምሳሌ ይሄ ኩባያ ይሄ ኩባያ ይመስላል መቶ በመቶ የሚመሳሰሉ ከሆነ ተሽቢህ ተብሎ ይጠራል። ሀምሳ በመቶ ወይም ስልሳ በመቶ ከሆነ የሚመሳሰሉት ተንፊክ ብለው ይጠሩታል፣ እንደ አረብኛ ቋንቋ ማለት ነው። እና የተፈለገው ምንድን አላህ ሙሉ በሙሉ ሆነ ግማሽ ትንሽ ሆነች ነጥብም ሆነ በፍጥረታቶች የሚመሳሰል ጌታ አይደለም ብለን ለዚህ አላህ ስብሃነ ወተዓላን ማጥራት ይገባናል ማለት ነው። ወማሽከ የተመሳሰለ ነገር ሳ ያጋጥመን ሚንዳሊከ በዚህ በቁርአንና በሀዲስ ላይ ተመሳሳይ የሆነ ነገር ለምሳሌ በስማት መስማት መናገር የሚሉ ነገሮች ተመሳሳይ ቃሎች ቢከሰቱ ቢመጡ ምንድን ነው ማድረግ ያለብን የሚለውን እንደዚህ ሰለፎች ያስቀምጠዋል ማለት ነው። ምንድነው ዋናው ወደ በቃል እንዳለ ማስቀመጡ ግዴታ ነው። እንግዲህ ይሄ ነገር ይመሳሰላል ይሽካላል፣ ደግሞ ምንም ነገር ማንሳት አያስፈልግም። ትርጉሙ እንደዚህ ነው ብለን መተርጎም አንችልም። እንዳለ ተቀብለን ማሳለፍ ብቻ ነው ያለብን ማለት ነው። ወነሩዱ ዒልመሁ ኢላ ቃኢሊሂ፣ እውቀቱን ወደ ተናጋሪው እንመልሳለን። ማተናገረው አላህ ሱብሃነሁ ወተዓላ ቁርአን ከሆነ ስለዚህ አላህ ሱብሃነሁ ወተዓላ ነው እናውቀው ብለን እናሳልፋለን። ማን ነው? ነቢዩ ሰለላሁ ዐለይሂ ወሰለም። ወደ ነቢዩ ሰለላሁ ዐለይሂ ወሰለም እንመልሳለን ነው። ወነጅዐሉ ውሕደተሁ ዐላ ናቂቢሂ፣ የዛን የቃሉን ደግሞ የሃይቃሉን ትርጉሙን ዋናውን ሀሳቡን ትክክል ነው አይደለም፣ ለምሳሌ ሀዲስ ሲመጣ ያን ሀዲሱን ይዞ ወደኛ ያደረሰው ሰው ሀላፍ ነው ለሱ ስጣለን። እስቲብዓን ሊጦሪቅ ራሲኺነ ፊል ዒልም፣ በእውቀት ወደቃቸው የጠና የሆኑ ለማኪን ለመከተል ብለን እነሱ እንዳሉ እንላለን ነው። አለዚነ አተነ ላሁ ዐለይሂም፣ አላህ ስብሓነ ወተዓላ ያመሰገናቸው የሆኑ ፊኪታብ ሙቢን ሊቀውል ይሄ والراسخون في العلم يقولون آمنا به كل من عند ربنا، والراسخون في العلم بلو مالت بوقة يتن سوش بوقة هذا ما اتشوت لكو يجبا سوش يتن وقة يتن اتشو سوش من يلو يقولون آمنا به الله سبحانه وتعالى آمنا بالله من جمال يوم عن نسو يهلو نتراتنا لاروج ባህሪያቶች በሚወጡበት ጊዜ አንድ ሙእሚን የሆነ ሰው አላህ ማንነቱና ሀያልነቱን የተረዳ ሰው መጀመሪያ ማለት ያለበት እነዚያ አሊሞች ሰሃቦች ያሉትን ነው። አመና ቢህ፣ በሱ አምነናል በአላህ ስብሃነ ወተዓላ። ኩሉ ሸይን፣ እያንዳንዱ ነገር ሁሉ ምን አንድ ረቢና ባህሪ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በቁርአን እነዛ ጥያቄዎች በሙሉ ስለ አላህ ሱብሃነሁ ወተዓላ ባህሪ አልነበሩ፣ በአጠቃላይ ስለ ህግጋቶች ነበሩ። ስለ አንዳንድ የሰው ልጆች ሲሆም የሚሰባቸው እና ስለ አንዳንድ ህግጋቶች ናቸው ቁርአን ላይ የተገለጸው ማለት ነው። የአላህ ባህሪ ግን ሲነበብባቸው በአጠቃላይ ስለ አላህ ማንነት ሳቸውን ያስረዱና ተቀብለው ማሳለፍ እንጂ ጥያቄ አልፈጽምበር። አሁን አንድ ሰው ፈላህ ስኬታማ መሆን ከፈለገ በአኼራ ነጃ መውጣት የፈለገ ሰው የሰለፎችን መንገድ ነው በተለይ ذنبي مبتغى قومي تأوي يا الله سبحانه وتعالى قال لما زور قومون وقد جدا لما تيجي يعني فلو مستوى اشتغل تنا الله سبحانه وتعالى رمو جاتر الدم لمتشا به تنزيل في تفساتي نمس باتشو نظر مالك نوم صلى الله سبحانه وتعالى نظر مجال فأما الذين في قلوبهم زيغون لتا سو وشمائنا بقرآن لك የቆሎ ምን ዘይሩ मतलब पोचाचो कुछ तो कहा सुनना वचन माला जनित बारे माला जनित बारे ያንን የሚያጠራጥር ይጠራጠራል ብለው የሚያስቡትን ነገር ይሄ ችካል አለው ብለው የሚያስቡትን ነገር እሱን ነው የሚከተላትተውልክትተዋማይከተተዋለወይም ልክ እነዛ ራሽኮነችንን በእውቀት ረባን የሚለሆኑ ሰዎች አመና ብለው አያልኩም። ማንም ነገር እንደዚህ ተመሳሳይ አንድ ሰው በራሱ ተፈላለሁ ብሎ የሰለፎችን መንገድ ለቆ የራሱ ማንቀተፈለገ ምንጊዜ ሲተናመቶ አይቀረም ማለት ነው። ወስኪራሳዊያንነት ለማዘንበር وسكم أربعة كما أدركم وما يعلم تأويله الله إذا كنت تكون الله سبحانه وتعالى إلى يمقى تقوه ويا الليلة نسو منهم شدري لهم وقتنا ينبال لهم እንደገና ደግሞ የበኒ እስራኤል ባለፈው ጊዜ ነቢ ስለ ላ ስለ ያለፈን ታሪክ ሲናገሩ ዜብ እንደ ሰኩ ላይ ያሉ ነገሮች ሲናገሩ ማለት ነው አንድ ሰው ሰኩላው መጠናፍየ ሊበራፊን አባረርና ከለከለው። አንዳንድ ከውስጥ ከሳቦች ውስጥ በቀሩ እየተከለም እየተከለም ደግሞ ከፍ ይናገር እንዴ ሰኩላ ይናገራል እንዴ የሚል አንዳንድ አባባል ሲያመጡ ነብዩ ሰለላሁ ዐለይሂ ወሰለም ነዓም ይናገራሉ ያል ጊዜ ይመጣሉ በቂ ባለፈው ታሪክ እንደዚህ ያልኳሉ እሳቸው አመንቱ ቢላህ አሉ። እንደዚሁም ሌሎች ሰሃቦች እንደ ዑመር እና አቡበክር ያሉት እንደዚህ ይሄን አመንና ቢላህ ቀጥታ ያሉ ነገሮች ሲመጡ ለምን አላህ ሱብሃነሁ ወተዓላ ለምሳሌ ተኩላው እንዴት ይናገራል ከፍ እንዴት ይናገራል ብለው የተከራከሩ ነበሩ። ለምን እኛ ምን አሰማን እንደነገረው እነሱ እንዳይናገር አደረገው እኛ ደግሞ አላህ ሱብሃነሁ ወተዓላ ነው። ወደፊትም ደግሞ የኛን አፍኖ የመቂያማ ግራችን እንደዚህ እንደሚናገር ከርገው አላህ ሱብሃነሁ ወተዓላ ነው። እና ሁሉ ነገር በአላህ ሱብሃነሁ ወተዓላ ስለሆነ አላህ ሱብሃነሁ ወተዓላ ያመጣውን ያጠራጥራል ምን ነው ያጠራጥረው በእኛ ሰጥና በእናንተ ስለሆነ ነገር ግን አላህ ሱብሃነሁ ወተዓላ ጉዳዩን ከመጥተስ ነው አላህ ሱብሃነሁ ወተዓላ ፍጥረታት አመጣ ዘንድ አምራችን ስለጠረ ነው ምንም ሊመጣ አይችልም ማለት ነው። ለምሳሌ አላህ ሱብሃነሁ ወተዓላ ይናገራል ሲባል አንዳንድ ዑለማዎች በደምብ ነው የሚያገሩ በፊደል ነው የሚያገሩ ፈለው እንደኛ ፍጥረት አይገቡ ለምን መጀመሪያ ሲገባል አስበን አላህ ሱብሃነሁ ወተዓላ እናኛ ምን አድርገን አይቶን እንዴት አድርገን ተሰውር እናደርግ እንችላለን እንዴት አድርገን ማሰብስ እንችላለን ራሽ እንደዚህ ያለ ሐሳብ ይመጣ አይገባም ወስታችሁ ማለት ነው። ለዚህ ሲባል ኢማም ኢብኑ ቀይም ራሂመሁላህ እነዚህ እንደ እና አሻሪያና ሌሎች አንዳንድ መዛሂብ የሚከተሉ ሰዎች መጀመሪያ አላህ ሱብሃነሁ ወተዓላን ሸብሁታል አመሳስለውታል ትርጉሙን ወደ ሌላ የተረጎሙ ሰዎች መጀመሪያ አመሳስለው ነው። አንድ ሰው ለምን ተረጎማችሁ ለምን አዞራችሁ ስራችሁ ይመሳሰላል እና ይላሉ መጀመሪያ ይመሳሰላል ብለው አስቀምጠው ከዛ በኋላ እንደገና ሌላ ትርጉም ይፈልጉለታል ማለት ነው። ሙእሚን ግን ይሄ አይደለም። አንድ ሙእሚን ከአላህ ሱብሃነሁ ወተዓላ ዘንድ ከመጣ ገና ሲመጣና ወደ ሲደርስ ይሄን አመን ቢላህ ወይም አመን ቢላህ ሁሉም ምን ዕንድረዲና ይህ ባይቶ ራሱ እስከሚገባው ድረስ ይሄ ነው የራሱን አቅል ጥርጥር ያለበት የራሱን አቅል እንጂ ማሰብ ያለበት ሰለፎች ሰሃቦች ይዘውት መጥተው እንኳን እስከደረሰ በኋላ እሱ ላይ ጥርጣሬ ሊመጣ አይችልም ማለት ነው። جعل الله سبحانه وتعالى ደረገ ابتغاء التأويل ترقم المعذور يمثل ሰዎችን علامة على الزيغين، هي إيقاف من الكتاب الرضا الله سبحانه وتعالى. يا الله سبحانه وتعالى بحري في مكان، بحري في الجون، يم يقدر يستوج، لما يقدر يم يستوج، إيقاف من الكتاب الرضا الله سبحانه وتعالى. الله سبحانه وتعالى إلي والذي أتيكم من غيب البلد، إيقاف يم نباك وزنب بعد أن لا تسوش منه بمرقو لنبس فاكو مالتنا. وقرانه الله سبحانه وتعالى أمره بابتغاء الفتنة في الذنب መጥፎነ ሲገልጸው ፊትና ፈላጊዎች ብሎ ብሎም እንደዚሁ ገለጻቸው ማለት ነው። ثم حجبهم الله سبحانه وتعالى ከዛም ጋረዳቸው عما عملوه ካሰቡት ነገር እነሱ ያሰቡ ምንድን ነበር? ወደ ትክክል ወደ ሀቂቃው እንደርሳለን ነው። ይህን ነው ትክክል አይደለም ሌላ አመጣለን ነበር። ነገር ግን ይህን በማድረጋቸው ዘይ እስላም ቀልባቸው ተሸለጠዘ ነበረ። አመን ለዚህ እንግዲህ አላህ ስብሃነ ወተዓላ አንድ ሰው ቀልቡ ከጠመመ እምነትን ነው የሚጨምርለት ማለት ነው። ለምን ራሱ ያን የሚጠመት እንዴት ስለመረጠውና ስላሰበው ወቀጠ አጥማዓሁም እና ቦታቸውን ደግሞ ቆረጠው አማ ከሰዱሁ ካሰቡት ነገር ምን ነበር ያሰቡት ትርጉሙን እናውቀዋለን። ግን ደዚህ አይደለም ሌላ ትርጉም አለው ብለው አጥተው ተፈላፍለው ሊያመጡ ነበር። አላህ ግን ምን ብሎ የተስፋ አስቆረጣቸው? ወማ ያዕለሙ ተእዊለሁ ኢላላህ ትርጉሙን አላህ ስብሃነ ወተዓላ እንጂ ማንም የሚያውቀውና የሚረዳው የለም ሲል አላህ ባጭሩ አስቀመጠላቸው ማለት ነው። ስለዚህ ምንጊዜም ከማ የቆል ኢማም ማሊክ ረሂመሁላህ ይህን የመጨረሻውን የነቢዩ ሰለላሁ ዐለይሂ ወሰለም ኡማ ወደ ቀጥታው መስመር የሚያስገባው ትክክለኛ ኡማ የሚያደርገው የለም የመጀመሪያውን ኡማ ያስተካከለው ትርጉሆን እንጂ ይላሉ። የመጀመሪያውን ኡማ ያስተካከለው ምንድነው? ቁርአንና ሐዲስን እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ተቀበለው በጥሩ ልቡና በተግባራቸው። አሁንም እኛ ተዘን ያመጣል የአላህ ሱብሃነሁ ወተዓላ ባህሪና ሲፋቱን በዛ መልኩ ስንረዳውና አቂዳን በሰለፎች መልኩ በተረዱት መልኩ ስንረዳው ነው ማለት ነው። قال الامام ابو عبد الله احمد بن محمد بن حنبل رحمه الله امام احمد امام اهل السنه والجماعه የሁለተኛው ኢማም አሽ ወልጁማኒ ባሉት አህመድ ኢብኑ ሐምዘ ተዋቂው ኢማም ቆል ነብይ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብይ ሰለላሁ ዐለይሂ ወሰለም ተጠየቁና ኢንላሁ የንዝሉ ኢላ ሰማኢ ዱንያ አላህ ሱብሃነሁ ወተዓላ በየ አንዳንዱ ሌሊት ወደዚህ ወደ ሰማይ ዱንያ ይወርዳል። ለዚህ ማለት ነው አኺረ ሌሊት ሱሉስ ሌሊል አኺር የመጨረሻው አንድ ሶስተኛው ከሌሊቱ ሲቀር ወደ እምድር ይወርድና አላህ ሱብሃነሁ ወተዓላ ማን ነው የሚለምነኝ እምሰጠው እያለ አላህ ይናገራል። ማን ነው ስትግፋር የሚያደርገኝ ወንጀሉን የምምረው ይላል አላህ ሱብሃነሁ ወተዓላ ብለው በሐዲሳቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ወኢነ ሙጣ ዩራ እንደዚሁ ደግሞ በሌላ ሐዲስ ላይ አላህ ሱብሃነሁ ወተዓላ ይታያል። ፊል ቂያማ የውመ ቂያማ ሙእሚኖች ጌታቸውን ያዩታል ብለው በሐዲስ ላይ ተናግረዋል። ያው ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ጋር አድርገው ዛሬ ዓለማት ጨረቃን ሁሉም ይመለከታል ያለበት ነው። እንመለከተው ደግሞ አንዱ አንዱ ገፋኛ የለም የለም ምንም የለም በያለበት ጨረቃን ይመለከታል። እንመለከታት ሁሉም ባለችበት ባህሪ ነው ይመለከታል። ልክ እዚህ ላይ እንደማትቸገሩ ሁሉ የውመ ቂያማ ጌታቸውን ታያላቸው። ትልቁ ኒዕማ ሁሉም ጸጋ ጀነት ለስፖች የሚሰጥ ግብር ይሄ የአላህ ስብሃነ ወተዓላ መመልከት ነው ማለት ነው። ቁርአኑ ላይ አላህ ስብሃነ ወተዓላ እንዳስቀመጠው መልካም ለሰዎች ጀነት አላቸው ወዲያ ተብሎ አላህ ተዓላ የገለጸው ጀነት ተብሏል ማለት ነው። ወማ አሽባሀ አሐዲስ ይህን የመሳሰሉ ሀዲሶች በረሱላስ የመጡትን ሁሉ ኢማም አህመድ ብን ሐንበል ምን ትላላቸው ተብለው ጠይቁ። እንግዲህ ወዘሩ አመት አንበር ሁላችን እናፈቷለን። አላህ ወደ ሰማይ ዱንያ ይወርዳል ተብሏል። ይሄ ደግሞ የሰው ባህሪ መውረድ ነው። የመጫማ ከታይ ደግሞ አላህ ከሆነ ጃል ሆነ ወይ ከላይ የተታች የተበናን ብለው ሰዎች በልጃቸው የነበሩት አንዳንድ ሙሐዲሶችን አፈራስፈጠ ነበረ። ይህን ሲጠቃቸው እሳቸው ምን አሉ? ኑእሚኑ ቢሃ። ይህ እንግዲህ የኢማም አህመድ ንግግር ነው። ኑእሚኑ ቢሃ ከነቢዩ ሰለላሁ ዐለይሂ ወሰለም የመጡትን ሀዲሶች እናምንባቸዋለን። ወኑሰድቁ ቢሃ በውስጣችንም ትክክል ናቸው ብለን እውነት እንላለን። لا كيف ولا معنى. لا كيف، كيف يوم انديت ولا عن تيتم، اي لا نكيف صفات الله عز وجل. يا الله سبحانه وتعالى بعدي كيف يا عن مسته قالوا كيف عن مسته እንደዚህ ስትመጣ አላህ ይሁን አንሰጥም። ለምን አላህ ስብሃነ ወተዓላ መጀመሪያ ተቆሞ የምናደርግበት አእምሮ ስለሌለን። ወላ ማዕነን ወላ ማዕነን ሊሐቂቀትህ ትክክለኛውን ደግሞ እውነቱን የአላህ ስብሃነ ወተዓላ ማንነትን እንደርስበታለን ብለን ካለማሰብ እናምንበታለን እንቀበለዋል። ይህ እንግዲህ ጦማ ፍላጎትን መቁረጥ ትባላለ። የሰው ልጆች ያላ ኩን ኩን ክቡር ማለት ነው። ኩን ክቡር ማለት ሐቂቃውን የአላህ ስብሃነ ወተዓላ እናውቃለን ብለው ዱኒያ ላይ ቢያስቡ እንደማይችሉ በዚህ መልኩ ገለጹ ማለት ነው። አላህ በቁርአን የጠቀሰ ረሱላ ስላ ሳያመጣቸው ባህሪዎች ኑእሚኑ ቢሃ ወንስ ላትል ወላ ማለ ይሄ ነው አቋማቸው ማለት ነው። ወላ ሩዱ ሸይአን ቢነሃ ፈሷ ማንም አንመልስል ይህ ትክክል አይደለም ይህ ትክክል ይመሳሰላል ብለን አንመልስም። ونعلم نوقا لن أن ما جاء به الرسول صلى الله عليه وسلم رسول حق نوقا لن نتقبل لن ولا نرد على رسول الله صلى الله عليه وسلم ورسول صلى الله عليه وسلم ما من المدرع عن من المسلم صحيح هو وتذكر كان سعيده كما تعب ما قبل أن يرى أمارات فيها لم يرى له. ولا نسأل الله الله سبحانه وتعالى أن دموه أن نقلتم بأكثر مما وصف به نفسه رأسون فالبقلت لك نجر أبلت أن نقلت أماله رأسون يستوى النجر أبلت أستقلت النجر أبلت أنه قال لك إلى حد حد سنات الله يهون حد بلو مالك الثاني من دين سنورا ثاني ونقول كما قال الله سبحانه وتعالى ان دالو انيام من لالن ونسيكه بما وصف به نفسه راس ما قال لسبت من لسالن لا نتعدى ذلك يهنن ما لفع نشلم ولا يبلغه وصف الواسفين ما قل تس يمكن السوج سول ما براراتنا الذي أفسل قلات يهون السوج را يقل يما بقى يهون بحرية قالوا يتحوبنا እናምን አለን ሙእሚኑ ቢልቁርአን ኩሊህ በቁርአን በሁሉም እናምን አለን ሙሕተሚሂ ወሙተቀቢሂ ሙሕከም ብሎ ማለት የሆነ ወይም ደግሞ የማይመሳሰል በሆነው ሁሉ እንቀበላለን እናመጣለን ወሙተሻጂሂ ተመሳይም በሆነው ሙተሻጂ ማለት ግልጽ ያልሆነ አካም ሊሆን ይችላል ባህሪ ሊሆን ይችላል ያለ እንቀበላለን ነው። ولا نزيد عنه صفة لصفاته الله بحري عندنا تنش تكثر عن الناس والجدم لشنعة شنعت مدفوع بحري الله تبرى لما تبرزوا شنع مالك سيئة نبنا نبعك أجل سأسك مدنا نيسر صور صغار غرو لنصدرنا دع الله سبحانه وتعالى بحري لا يدنا قلنا أن نجلم ولا نتعدى بالقرآن والحديث قرآن حديثا بتلي عدد أجل بتلي أهبر من البرتلي برامدنا مالف عن نشلمنا ولا نعلم كيف كله ذلك يسم دلو تذكر أننا من النسوم عندنا أن نوكم إلا بتصديق الرسول صلى الله عليه وسلم وتثبيت القرآن نبي صلى الله عليه وسلم أولى تنتون تذكر أن النسوم سيارك قلت لنا قرآن لاي تغلس وسنة دنيو بيهون جمالتنا انجده إيه إننا مرغاقت የኢማሙ አህመድ ኢብኑ ድርዳየር ሁሉ የኢማሙ ሻፊዒን እንመለከታለን ማለት ነው። ኢማሙ ሻፊዒ ስለዚህ ሁኔታ በሚጠየቁ ጊዜ ይላሉ قال الامام ابو عبد الله محمد بن ادريس الشافعي رحمه الله ابن شافعيان قرات مذهب المتابعه عند ابن حنبل ذكرناቸው ይላው ሻፊዒያ አሁን ተደረሰባቸው ሁለተኛው ባለመታብናቸው እሳቸው በዚህ ጉዳይ ብለን አስቀምጠዋል። አመንቱ ቢላህ በአላህ ስብሃነ ወተዓላ አምኛለሁ። ወቢማ ጃአ አንላህ አላህ ስብሃነ ወተዓላ ከሱ በኩል ወደኛ በመጣውም ነገር ሁሉ አምኛለሁ ይላሉ። አላ ሙራዲላህ አላህ ስብሃነ ወተዓላ ባሰበው መልኩ ይላሉ። እንግዲህ ከአላህ በኩል የመጡ ነገሮችን በአጠቃላይ አላህ ስብሃነ ወተዓላ ያውቃቸዋል። እያወቀም ለእኛ ያውርባቸዋል። እኛ ዒባዳ እንድናደርግባቸው እነሱን እያነበብን በማንበብ ትርጉማቸውን እየሰራንባቸውን ሲሆን በባህሪያቶች በስማቸው አላህ አውርዶልናል። ይህን እንዳለ እንቀበላለን አሉ። ወአመንቱ ቢረሱሊላህ በአላህ ስብሃነ ወተዓላም መላክተኛ እዙ አምኛለሁ። ወቢማ ጃአ አርሱሉላህ ከአላህ ወተዓላ ረሱልም በመጣው እንደዙ አምኛለሁ። አላ ሙቃዲ ረሱሉላሂ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ባሰቡትና ባስቀመጡት መልኩ ብለው ባጭሩ ይመልሱላቸው ነበር ማለት ነው። የአንድ ሙእሚን አቂዳውን መጽናት ያለበት በዚህ መልኩ ነው። የዚህን ያክል ካጸናና በዚህ መልኩ ካልተቀበለ ይሄ ትርጉም አይን በስተክር አይሆንም ብሎ ወደ ሌላ መስረትና ጥርጣሬ ውስጥ ተገባ አቂዳው አጠራጣሪ ሊሆን ይችላል ማለት ነው። እንግዲህ ዋአላ ሀዛ ይህ አሁን ባለተናገርኩና ባየነው ላይ ደርተ ጀሰለፉ ዋአሊቱል ፈረሲ ረሒመሁሙላህ ሰለፎች በአጠቃላይ በዚህ ላይ የሚሄዱት ይላሉ። ሚሰው ግን ስድስተኛ ክፍል ናቸው። ከዛ በች ያለውን ቁለፋችን በአጠቃላይ ሰለፎች እንደዚህ እያሉ ያለፉት የአላህ ባህሪ ሲገለጽ አመንቱ ቢላህ ወቢማ ጃአኒ እና እያሉ በዚህ መልኩ ያሳለፉ ማለት ነው። ኩሉሁም ሆነ የተስማሙ ናቸው። አለል ኢቅራር በአላህ ስብሃነ ወተዓላ በማመንና ኢቅራር ብሎ ማለት ማመን ማለት ነው። አላህ ያለውን ነገር መቀበል ኢቅራር ተብሎ ይጠራል። ምራሪ በማሳለፍ እንደ መጣ ቃሉ ካለ ቃሉ ካለማወናበት ካለማጎር ካለመቀነስ ማሳለፍ እና ባቲ ትልቅም ደግሞ በማጽደቅ ዜማ ወረደ ሚስፋ ላ ወሱነት የሱሊሂ ሪታሩ ተዊ እንዳለ ከረሱልና ከአላህ ስብሃነ ወተዓላ የመጡት አጠቃላይ በመቀበል እና በማጽደቅ በዚህ መልኩ ነው ያስቀመጡ ማለት ነው። ስለዚህ እንግዲህ ሰለፎች የተረዱት የአላህ ስብሃነ ወተዓላ ባህሪ በዚህ መልኩ ነው። ከዚያ በኋላ የመጡት ግን የራሳቸው መስፈር አስቀምጠው እንደው ከቃዒዳ ነገር በዚህ ለመከል እንድመና ከተለመደው መውጣት እንድመቻቸው እንዳሉ ሌላውን ሰው ሙስሊም ያልሆነው ምስል ሆነው ለማስረዳት አቅል አእምሮ የሆነ ነገር ፍላስፋ ላይ ገር መጠቀም አለብን በማለት ዒልመ ቅላም የሚባል ገር ፈትተው እነሱን ለማስረዳት ሲሉ ውቃጥለው አበላሹ። ለምሳሌ አላህ እንግዲህ ብዙ ባህሪያቶችን ገልጸናል። ከነዛ ባህሪያቶች ውስጥ አንዳንዱ ሊጠቅሱና አላህ ስብሃነ ወተዓላ ይናገራል ሲሉ ምልክቱ ምንድን ነው ይሉና አላህ ባይናገርማ ይህ ዓለም መፈጠር አይቻልም ነበር እያሉ አእምሯዊ የሆነ ፈላስፋዊ የሆነ ማስረጃ እያቀረቡ መዝሃቡ ሰለፊ አስለም ወመዝሃቡ ልከለፊ አዕለም የሚል ቃይዳ ወጡ። የሰለፎች መዝሃብ አስለም ነው ማለት ትርጉምን ማዞር ምንም ነገር የለበትም፣ አስለም ነው፣ ሰላም ያለበት ነው፣ ጥሩ ነው ይላሉ። ወመድሃብ ልክለት ግን የመጡ በኋላ የመጡ ከነሱ በኋላ ያሉ አዕለም እውቀት አዘል የሆነ ነው፣ እውቀትን የተከተለ ነው እያሉ ራሳቸው ባመጡት ፍልስፍና የራሳቸው ቃይድ አውጥተው በዚህ መልኩ መጓዝ ጀመሩ ማለት ነው። ይሄ ባጢል ነው፣ ትክክል አይደለም። እኛም የምንለው መድሃብ ሰለፊ አስለም ወአዕለም የሰለፎች መንገድ እውቀት ላይ የተገነባው ምስ ነው። ሰላም በዱንያም በአኼራ የሚያደርገው የሰለፎች መንገድ ነው ማለት ነው። ቁርአን አረብይ ሙቢን ግልጽ የሆነ አረብኛ በሆነ ቋንቋን የወረደው ያንን ቁርአን ለመረዳት መሞከር እንጂ ያለብን ትርጉሙን ለማዘንበልና ትርጉማን ባለማድረግ ማሰብ የለብንም ማለት ነው። ስለዚህ እኒህ ሰለፎች በዚህ መስመር ላይ ከሄዱ ከኛ የሚጠበቀው ምንድን ነው ብንል ሰለፎችን መከተል ነው። እነሱ የተበረቱበት ቦታ ላይ መስበት፣ እነሱ ያስቀመጡትን ያጸደቁትን ቦታ እኛም ማስበክና መቀበል ነው። እነሱ ያልተከበሩትን፣ እነሱ ዒባዳ ያላደረጉትን፣ በእነሱ ጋር አቂዳ ያልሆነ ነገር፣ በእነሱ ጊዜ አምልኮ ያልሆነ ነገር ዛሬ አቂዳ እንደማይሆነን ዛሬ እምነትና አምልኮት እንደማይሆን በልባችን አስተማማትና በትክክል መቀበል ይገባናል ማለት ነው። ኢንሻአላህ እንግዲህ ዛሬው ፕሮግራማችንን ለመጀመሪያ ክፍል ነው፣ ድንገት ነው የጀመርነው። እዚህ ብናቆም ይሻል ይመስለኛል። ይሰማሃል አሚን? አይዋ መርሐባ ኢንሻአላህ ይሰማናል። ኢንሻአላህ ኡስታዝ ጥያቄ ያስተናግዳሉ ወላ ደርሱ ይቃ ማለት አንዳንድ ያለባቸው ኦኬ። ኢንሻአላህ ጀማ ጥያቄ ካላችሁ እጅ አውጥታችሁ መጠየቅ ትችላላችሁ። ጥያቄ ደግሞ ካሌላችሁ ኡስታዝን መሽቶባችኋል፣ በአበባ ኢንሻአላህ ኡስታዝን እንሸኛችኋለን ማለት ነው። ኦኬ ኢንሻአላህ እጅ ወጣ የለም ኡስታዝ ጥያቄ የላቸው ማለት ነው። ኢንሻአላህ እንግዲህ በሌላ ፕሮግራም ኢንሻአላህ እስከምንገናኝ ኢንሻአላህ ኸይር ጀዛ ባረከላሁ ፊክ ኡስታዙና ኢንሻአላህ ተስፋ አለ ኸይር ኢንሻአላህ ኢንሻአላህ ላንዲንግ ፕሮግራም ተከታትሎ ነው።